ምዕራፍ አንድ ክፍል አንድ ስነ ጽሁፍና ደራሲው። ስነ ጽሁፍ ምንድን ነው? ስነ ጽሁፍ በሰው ልጅ ታሪክ ለረጅም ዘመናት የቆየ ኪነ ጥበብ በመሆኑ ብዙ ሀሳቦች የተሰነዘሩበት፣ ብዙ ክርክሮችና ምርምሮች የተደረጉበት መስክ ነው። ስለ ምንነቱ፣ ስለ አፈጣጠር ምስጢሩ፣ ስለሚያካትታቸው ነገሮች፣ በሰዎች ላይ ስለሚያደርሰው ተጽዕኖና ስለሚሰጠው አገልግሎት ያልተባለ ነገር የለም። ከጥንት ጀምሮ በየዘመናቱ በየአገሩ ያሳያቸው መልኮችና ለውጦች እየተመረመሩና እየተጠኑ ብዙ ተነግሮለታል። ከራሱ ባለሙያዎች በተጨማሪ ፈላስፋው፣ የታሪክ ተመራማሪው፣ የሥነ ልቡና አዋቂው፣ የፖለቲካ ተንታኙ፣ የሕግ ባለሙያው፣ የማኅበረሰብ አጥኚው፣ ሌሎችም ከሙያቸው መንፈስ አቅጣጫ እየተመለከቱት ትርጓሜ ሰጥተውት እናገኛለን። እንደዚህም በመሆኑ ስነ ጽሁፍ ባለብዙ ፈርጅ፣ ባለብዙ ቅርንጫፍና ከአያሌ የእውቀት ዘርፎች ጋር የሚነካካ የኪነ ጥበብ አይነት ሊሆን በቅቷል። በአጠቃላይ ስለ ስነ ጽሁፍ የሚያነጋግረው ቁጥሩ ብዙ ነው ማለት ይቻላል። እዚህ ላይ ይህ የሆነው ከምን የተነሳ ነው የሚል ጥያቄ ሊጠየቅ ይችላል። መልሱም ቀላል ነው። የስነ ጽሁፍ ዋና ጉዳይ ሰው ነው። ምንጩም ፈጣሪውም ተቀባዩም ሰው ነው። ከሰው ሕይወት ተቀርቶ በሰው ተፈጥሮ ስለ ሰው ተነግሮ የሰውን ጉዳይ ይዞ መልሶ ለሰው የሚያቀርብ በመሆኑ ከሰው ልጅ ሕይወት ጋር የጠበቀ ቁርኝነት አለው። ይህ ሰዋዊነቱ በማኅበረሰብ ውስጥ ስነ ጽሁፍን ልዩ ቦታ ያሰጠዋል። እናም የብዙዎች መነጋገሪያ እንዲሆን ያደርገዋል። መነጋገሪያም በመሆኑ በየጊዜው አዳዲስ መልኮችንና ተጨማሪ ትርጓሜዎችን እየያዘ ይሄዳል። ከዚህም የተነሳ ብዙዎች የሚስማሙበት አንድ የሥነ ጽሑፍ ብያኔ አይገኝም። ስለ ሥነ ጽሑፍ በየጊዜው የተሰጡትን ፍቺዎችና የተሰነዘሩትን ሐሳቦች ሁሉ እዚህ ማምጣት ከምዕራፉ አቅም በላይ ስለሚሆን በመሠረታዊነት የሚጠቀሱ አጠቃላይ ነጥቦች ላይ እናተኩራለን። ስለ ሥነ ጽሑፍ መነጋገር ሲጀመር ገና ከመነሻው ተዘውትሮ የሚጠየቅ አንድ ጥያቄ አለ። ይኸውም ማንኛውም የተጻፈ ነገር ስነ ጽሁፍ ነው ወይስ አይደለም የሚል ነው። ለጥያቄው የሚሰጠው መልስ በሁለት አቅጣጫዎች ነውም አይደለምም ሆኖ እናገኘዋለን። የመጀመሪያው አቅጣጫ ማንኛውም የተጻፈ ነገር ደብዳቤ፣ ማስታወቂያ፣ ማስታወሻ፣ ታሪክ፣ ፍልስፍና፣ ጂኦግራፊ፣ ኬሚስትሪ፣ ምህንድስና፣ ሌላም ወይም በወረቀት፣ በእንጨት፣ በድንጋይ፣ በጨርቅ እንዲሁም በመሰል ነገሮች በጽሑፍ ተቀርጾ የተገኘ ሁሉ ስነ ጽሑፍ ነው ይላል። እዚህ ዋነኛው ቁም ነገር በጽሑፍ ተቀርጾ መገኘቱ ነው። ሁለተኛው አቅጣጫ ተጽፎ የተገኘ ሁሉ ስነ ጽሑፍ አይደለም የሚለው ሲሆን ከላይ የተጠቀሱትንና እነሱን የመሳሰሉትን ከስነ ጽሑፍ አይቆጥራቸውም። ነገሩን ይበልጥ ለመረዳት የተጠቃለሉ ሐሳቦችን ቀጥለን እንመልከት። ስነ ጽሁፍ የሰው ልጅ የሐሳብ መግለጫ ዘዴ ነው። ነገር ግን በሚገባ ተነቀባብሮ ቢጻፍም በቃላት የተገለጸ ማንኛውም ነገር ሁሉ ከስነ ጽሁፍ ይቆጠራል ማለት አይደለም። ዋነኛ ዓላማቸው ለምሳሌ ቴክኒካዊ፣ ትምህርታዊና ጋዜጣዊ እውቀትን የመስጠት የሆኑ ጽሁፎች በሁሉም ባይሆንም በአብዛኞቹ ሀያሲያን ከስነ ጽሁፍ ጎራ አይመደቡም። አንዳንድ የጽሁፍ መልኮች ግን በሁሉም ዘንድ ስነ ጽሁፍና ኪነ ጥበብ ሆነው ይቆጠራሉ። ከነዚህ መሃል አንዳንዶቹ ሙከራዎች ኪነ ጥበባዊ ብቃት የሚባለው ነገር ካላቸው የተዋጣላቸው ይሆናሉ፣ ከሌላቸው ደግሞ ውድቅ ስራዎች ይሆናሉ። የስነ ጽሁፍን የዘመናት ታሪክ ስንመለከት የህይወት ታሪኮች፣ የግል ማስታወሻዎች፣ የጉዞ ትውስቶች፣ ወጎችና የፍልስፍና ስራዎች ከስነ ጽሁፍ ይቆጠሩ እንደነበር እንገነዘባለን። እነዚህ ስነ ጽሁፍ ለመባል የበቁት በአማረ ቋንቋ በተባ የሐሳብ አገላለጽ ተቀነባብረው በመጻፋቸው ነው። ለምሳሌ በአንዳንዶች ዘንድ የግሪካዊው የፕሌቶ የፍልስፍና ስራ እንደ ስነ ጽሁፍ ይቆጠራል። በስነ ጽሁፍ ስራ ሊመደብ የበቃበት ምክንያት በተውኔታዊ ምልልስ በመቅረቡና ምልልሱም በውኑ ዓለም ሰዎች መካከል የሚደረግ የሐሳብ ልውውጥ በመምሰሉ እንደሆነ ይነገርለታል። ሌሎችንም ይህን መሰል ስራዎች ስነ ጽሁፍ አድርጎ የመቁጠር ነገር ብዙዎች ባይስማሙበትም በአንዳንዶች ዘንድ እንደሚታመንበትና ተዘውትሮም እንደሚነገር ይወሳል። ነገር ግን በተለምዶ ስነ ጽሑፍ የሚለው ቃል በትክክል የሚያመለክተው የተመሰከረለት የጥራት ደረጃ ያላቸውንና በዝርው ወይም በግጥም የተጻፉ ስራዎችን ብቻ ነው። ደረጃቸውም የሚለካው ህይወት ሳቢነት፣ ግለወጥነትና ያገላለስ ትባት ባለው ሁኔታ በማሳየታቸው ነው የሚለው አመለካከት ደመቅ ብሎ ይታያል። ስለ ስነ ጽሑፍ የተሰጡትን ሁለት የብያኔ አቅጣጫዎች ባጭሩ ተመልክተናል። ከነዚህ አቅጣጫዎች የእኛን ትኩረት የሚሰበው ሁለተኛው ማለትም ስነ ጽሑፍን ለተወሰኑ የፈጠራ ስራዎች ብቻ የሚሰጥ በመሆኑ እሱን ዘርዘር አድርጎ መመልከት ይገባል። እዚህ ስነ ጽሑፍ ስንል ከሁሉ አስቀድሞ በከያኒው የተፈጠረ ከያኒው የሚያበጀው የኪነ ጥበብ ስራ መሆኑ መታወቅ አለበት። ይህ የፈጠራ ስራ የሰውን የተለያዩ ገጠመኞችና የኑሮ መልኮች ሊያሳይ የሚችል የሰዎች የሐሳብ መግለጫ ነው። ሰዎች ስለ ራሳቸውና ስለ ህይወት የሚሰማቸውን የሚያስቡትንና የሚመኙትን በአጠቃላይ ግንዛቤያቸውን በቋንቋ አማካኝነት የሚያንጸባርቁበት ኪነ ጥበብ ነው። የኪነ ጥበብ ስራም በመሆኑ ውበት አለው። ውበት ካለው ደግሞ ስሜትን ይነካል፣ ይማርካል እናም ያስደስታል። ይህ ደግሞ የሚገኘው የሰው ባህሪና ድርጊት፣ ሰው ከተፈጥሮና ከማህበረሰቡ ጋር ያለው ቁርኝት፣ እውኑና ፈጠራው በአንድ ተጣምረው በተወሰነ ቅርጽ ሲቀርቡ ነው። ስነ ጽሑፍ በዚህ መልክ የሚያሳየው እውነትንና በቦታና በጊዜ ተወስኖ የሚኖረውን የሰውን ግለሰባዊና ማህበራዊ ህይወት ነው። ህይወትንና እውነትንም አጣምሮ በመያዙ ነው ውበት ሊኖረው የቻለው። ይህ ውበት ደግሞ ከፍሎ እንደተመለከተው በደራሲው የምናብ ጥልቀትና ስፋት እንዲሁም የፈጠራ ችሎታ የሚገኝ ነው። የመጀመሪያው የስነ ጽሑፍ አያሲ እየተባለ የሚነገርለት ግሪካዊው አሪስቶትል እንደገለጸው ማንኛውም ውበት ያለው ነገር ህይወት ያለውም ሆነ ከተለያዩ ነገሮች የተሰራ አካል ውበት የሚያገኘው እሱን የፈጠሩት ነገሮች ስርዓት ባለው መንገድ በመቀነባበራቸው ብቻ ሳይሆን በሚቀነባበሩበት ጊዜ እያንዳንዳቸው ባላቸው የተወሰነ ልክ ወይም መጠን ነው። ይህ ልክና መጠን የማይቀር ነው። ምክንያቱም ውበትን ለማግኘት ነገሮች በተወሰነ መጠንና ስርዓት ተቀናብረው መጣመር አለባቸውና በስነ ጽሑፍም እውነትና ህይወት በተገቢው መጠን ወይም ልክ ተቀናብረውና ተጣምረው መገኘት ያለባቸው መሆኑ ግልጽ ነው። እንዲህ በመሆኑም ነው ስነ ጽሑፍ ከፍ ብሎ እንደተመለከተው የማራኪነትና የስሜት ነኪነት ኃይል ሊኖረው የቻለው። እንዲህ ያለው ኃይል በሌሎቹ በሙዚቃ፣ በስዕል፣ በቅርጻ ቅርጽና በመሳሰሉት የኪነ ጥበብ ዘሮችም የሚገኝ አይነተኛ ባህሪ መሆኑን መገንዘብ ያሻል። በቁሙ ሲታይ ስነ ጽሑፍ የሚለው ቃል በጽሑፍ የተቀረጸውን ብቻ የሚያመለክት መሆኑ ግልጽ ነው። ነገር ግን የሰው ልጅ የጽፈት ባህል ከመጀመሩ አስቀድሞ ስሜቱን የሚገልጽባቸው ቃላዊ ፈጠራዎች እንደነበሩት ይታወቃል። አሁንም ቢሆን አሉ፣ ወደፊትም ይኖራሉ። ስለዚህ ስነ ጽሑፍ ስንል ህልውናቸው በቃል የሆነውን ፈጠራዊ የሐሳብ መግለጫዎች ቅርጾችንም ጭምር መሆኑን መገንዘብ ይገባል። እስካሁን የተነሱትን አበይት ነጥቦች በማጠቃለል ስነ ጽሑፍ በተለያዩ ቅርጾች በቋንቋ አማካኝነት የሚከሰት ስለ ሰዎች፣ በሰዎች፣ ለሰዎች የሚዘጋጅ የገጠመኝ ማንጸባረቂያና ህይወትንና እውነትን በአንድ አጣምሮ የሚይዝ ህልውናንም በቃልም በጽሑፍም የሆነ የፈጠራ ስራ ነው ማለት እንችላለን። ይህ እንግዲህ በዋናነት ስነ ግጥምን፣ ተውኔትን፣ ረጅምና አጭር ልቦለድን እንዲሁም ከነዚህ ጋር ኪነ ጥበባዊ ተቀራራቢነት ያላቸውን ጽሑፎችና የተለያዩትን የስነ ቃል ሀብቶች ያጠቃልላል ማለት ነው። ወደፊት በሚመጡት ምዕራፎች እንደምናየው እነዚህ የስነ ጽሑፍ ቅርጾች ተለይተው የሚታወቁባቸው የየራሳቸው ባህሪያት ሲኖሯቸው፣ ሁሉም የስነ ጽሑፍ ዘርፍ በመሆናቸው ደግሞ የጋራ ባህሪያት አሏቸው። አንድ ድርሰት ከስነ ጽሑፍ ጎራ ሊመደብ የሚችለውም እነዚህን የተናጥልና የጋራ ባህሪያት ይዞ የተገኘ እንደሆነ ነው። የስነ ጽሑፍ መጠነ ርዕይና የመኖር ምክንያት። ለመሆኑ ይህ በተለያዩ ቅርጾች ይከሰታል የተባለው ስነ ጽሑፍ የሚይዛቸው ነገሮች ምን ምን ናቸው? በውስጡ የሚያካትታቸው ጉዳዮችስ የተወሰኑ ናቸውን? በስነ ጽሑፍ ሊባል ወይም ሊገለጽ የማይችል ነገርስ ይኖር ይሆን? የስነ ጽሑፍ መኖር ምክንያቱስ ምንድን ነው? ስነ ጽሑፍ የሰው ልጅ ገጠመኝ ማንጸባረቂያ፣ የሰው ልጅ ህይወት መልኮች መግለጫ ነው ብለናል። የሰው ገጠመኝና የህይወት መልክ ደግሞ ስፍር ቁጥር የለውም። ህይወት ባለብዙ ፈርጅ፣ ባለብዙ ቀለም መሆኗም ግልጽ ነው። ስለዚህ የስነ ጽሁፍ ክልል እዚህ ድረስ ነው ተብሎ ሊገደብ አይችልም ማለት ነው። ስነ ጽሁፍ ማንኛውንም በሰው ልጅ ገጠመኝ የተከሰተንና ሊከሰት የሚችልን ነገር እንዲሁም በሰው የምናብ አድማስ ሊሆን ይችላል ተብሎ የሚታሰብን ነገር ሁሉ ሊያካትት ይችላል። መጠነ ርዕዩ እጅግ ሰፊ ብቻ ሳይሆን ገደብ አልባም ነው። የሰው ልጅ አያሌ ተግባራት በምናቡ የሚፈጥረው ዓለምና የዓለሙ ፍጡራን፣ በሰውና በሰው መካከል ያሉ ግንኙነቶች፣ በሰውና በማህበረሰብ፣ በሰውና በእንስሳት፣ በሰውና በተፈጥሮ መካከል የሚፈጠሩ ግንኙነቶች በስነ ጽሁፍ ውስጥ እንደ አስፈላጊነታቸው ሊካተቱ ይችላሉ። ስነ ጽሁፍ በእነዚህ በተጠቀሱት ግንኙነቶች ውስጥ የሚከሰቱትን ተቃርኖዎችና ህልውናዎች ትግል ይይዛል። ከእነሱም ጋር በተያያዘ ሁኔታ የሰው ልጅ ህይወት አያሌ መልኮችና ብዙ አቅጣጫዎች ስለሚኖሩት የስነ ጽሁፍ መጠነ ርዕይ ውሱንነት አይኖረውም። በአጠቃላይ ስነ ጽሁፍ የሚቀዳው ከሰውና ከተፈጥሮ በመሆኑ ምንጩ የማይደርቅና ዘላለማዊ ነው። ይህም በመሆኑ በስነ ጽሁፍ ላይባል የሚችል ነገር የለም ማለት ነው። በስነ ጽሁፍ ላይባል የሚችል ነገር የለም ሲባል ግን ሁሉም ነገር ተግበስብሶ እንዳለ በጥሬው ይቀመጣል ማለት አይደለም። የሚባለው ነገር ተመርጦና ከፍሎ እንደተጠቀሰው በተወሰነ ስርዓትና ልክ ተቀነባብሮ ነው የሚቀርበው። ስነ ጽሁፍ የተለያዩ ዘሮች ወይም ቅርጾች ያሉት በመሆኑም የሚባለው ነገር የሚገለጸው የህይወት መልክና ሰብአዊ ተግባር እንዲሁም ምናባዊ ዓለም በእነዚህ ቅርጾች ባህሪና አቅም መሰረት መሆን ይኖርበታል። እያንዳንዱ የስነ ጽሁፍ ዘር ሊያካትት የሚችለው ህይወት ወይም የማህበረሰብ ገጽታ ቅርጹ በሚችለው አቅም የተመጠነ ስለሚሆን ደራሲው ኪነጥበባዊ ምርጫ እንዲያደርግ ይገደዳል። የምርጫውን መሰረት የግል አስተውሎቱና የምናብ ኃይሉ ነው። በተደጋጋሚ ስነ ጽሁፍ የሀሳብ መግለጫ፣ የገጠመኝ ማንጸባረቂያ መሆኑ ተወስቷል። ስለዚህ የመኖሩ አንዱ ምክንያት ሰዎች ስለ ገጠመኛቸው ለመናገር ያላቸው ፍላጎት ነው ማለት እንችላለን። የሰው ልጅ በተፈጥሮ ሀሳቡን የመግለጽ ስላየውና ስለታዘበው ስሜቱን ስለነካውና ስላስጨነቀው ነገር የመናገር ፍላጎት አለው። ይህ ደግሞ ከማህበራዊነቱ ባህሪያዊ ግፊት የመጣ ነው። ሰው ስለ ዓለሙ የተገነዘበውን በጎም ሆነ ክፉ ነገር ለሌሎች ማካፈል ይፈልጋል። ስለ ራሱ ማንነትና ስለ አካባቢው ምንነት የተገነዘበውን ይገልጻል። በአጠቃላይ የገጠመኙን ልዩ ልዩ መልኮች ለሌላው መንገር ይወዳል። እንዲህ ያለው ውዴታ በሁሉም ሰዎች ዘንድ ሊኖር የሚችል ተፈጥሯዊ ባህሪ ቢሆንም በከያንያን ዘንድ የሚገኘው ላቅ ባለ ደረጃ ነው። ከያንያን ከሌላው ሰው በተለየና በበለጠ ሁኔታ ስለ ህይወት የመናገርና የመግለጽ ፍቅር አላቸው። ለዚህም ነው አርካሚውንና አስጨናቂውን የድርሰት ስራ በሐቅ የሚጋተሩት። ህይወትን እንደታዘቡት እየተመለከቱት ለሌላው ለማሳየት ከውስጥ የሚፈነቅላቸው። ሁለተኛው ምክንያት ለሰው ልጅ ካለ ፍቅር እናም ሰውን ይበልጥ ለማወቅና ለመረዳት ካለ ጽኑ ፍላጎት የተነሳ ነው ማለት ይቻላል። ሰዎች ምን አይነት ፍጥሮች ናቸው? ከየት መጡ? የትስ ይደርሳሉ? ባህሪዎቻቸውና ተግባሮቻቸው እንዴት ያሉ ናቸው? ህይወታቸውና የአኗኗር ስርዓታቸው ምን ይመስላል? ስለ ዓለማቸው ምን ያስባሉ? ለእነዚህ አጓጊ ጥያቄዎች ስሜት መሳጭና እውናዊ መልስ ለመስጠት የሚደረገው ተግባርና የሰውን ማንነትና ምንነት የማወቅ ከፍ ያለ ፍላጎት ለስነ ጽሁፍ መኖር ምክንያት ሆኗል። ሶስተኛው ምክንያት የሰው ልጅ ለውበት ያለው ፍቅር እንደሆነ ይነገራል። ሰው ማራኪነትና ሳቢነት ያለውን ነገር በአንድ ቅርጽ የማየት ውስጣዊና ተፈጥሯዊ ፍላጎት አለው። ስለዚህም በእውን የተመለከተውንና የሰማውን ወይም በምናቡ ያተኮረበትን ነገር በሆነ ቅርጹ ማስቀመጥ ይፈልጋል። ለስሜት ህዋሳቱ ይበልጥ የቀረቡት ወይም በስሜት የመሰጡት ነገሮች በምናባዊ ኃይል ተቀነባብረው ግስፍ ነስተው ሲመጡለት ደሴ ስሜት በውስጡ ይሰርጻል። እናም ውበትን ያደንቃል፣ ውብ ነገርን ያፈቅራል። እንዲህ ካለው የቅርጽ ፍቅር ስነ ጽሁፍ ሊፈጠር ችሏል። ስነ ጽሁፍ ውበት ሊኖረውና የሰውን ስሜት በሆነው አቅጣጫ ሊስብ የሚችለውን በአንድ በኩል የሰዎችን ባህሪና ድርጊት፣ በሌላ በኩል ደግሞ ሰዎች በምናባቸው ሊያስቧቸውና ሊፈጥሯቸው የሚችሏቸውን ሁኔታዎች እውናዊ በሆነ መልክ ሲያሳይ በውስጡ ያሉት ነገሮች የጠበቀ አንድነት ወይም ዋህድነት ሲኖራቸው ርስ በርሳቸው በተጣጥሞሽ ወይም በሁባሬ ሲኖሩና ስራው በአጠቃላይ ግል ወጥነት ወይም ከሌሎች የተለየ የራሱ ገጽታ ሲኖረው ነው። ይህም ውበት ሰው ራሱ እንዲመረምር ማንነቱን እንዲያጤንና ዓለሙን እንዲገነዘብ የራሱንም ክፉም ሆነ በጎ ነገር በሌሎች አማሃኝነት እንዲያስተውል በማድረግ አንድ አይነት እርካታና መንፈሳዊ ደስታ ያጎናጽፈዋል። ከአድማስ ባሻገር ፍቅር እስከ መቃብርና ያላቻ ጋብቻ ውበት ያላቸው ድርሰቶች ናቸው እንላለን። እነዚህ ድርሰቶች ውበት አላቸው ስንል የአንባቢዎችን ወይም የተመልካቾችን ስሜት በመሳብ አንድ አይነት እርካታ ይሰጣሉ ማለታችን ነው። የእርካታው ምክንያት እንደ አንባቢዎቹና እንደ ተመልካቾቹ ሊለያይ ቢችልም ስሜትን ስበውና ማርከው አንድ አይነት መንፈሳዊ እርካታ ሊያስገኙ የቻሉት የሥነ ጽሑፍ ቅርጾቹ በሚፈቅዱት መጠን በውስጣቸው ያካተቷቸው ታሪኮች የቦታውንና የዘመኑን የተወሰነ ገጽታ በሚጥም አኳኋን በማንጸባረቃቸው ነው። በቦታውና በዘመኑ የነበረውን የማኅበረሰብ ገጽታ ከማሳየታቸው የተቀረጹት ባለ ታሪኮች በተጨማሪ በባህሪም በድርጊትም የቦታውና የዘመኑ ሰዎችን መምሰላቸውና የቦታውና የዘመኑ ሰዎች ሊፈጽሟቸው የሚችሏቸውን ድርጊቶች ሲፈጽሙ በመታየታቸውና በአጠቃላይ በቦታውና በዘመኑ ሊኖሩ የሚችሉ ሰዎች ሆነው በመቀረጻቸው ነው። በድርሰቶቹ ውስጥ እውነትና የሰዎች ሕይወት ልዩ ልዩ ገጽታዎች በአንድነት ቀርበዋል። በከአድማስ ባሻገር ያበራ ወርቁ፣ የኃይለ ማርያም ካሳ፣ የሉሊት ታደሰ፣ የአቶ አባተ እንዲሁም የቀሩት ባለታሪኮች ሕይወት በፍቅር እስከ መቃብር፣ የውድነሽ በጣሙ፣ የቦጋለ መብራቱ፣ የበዛብህ ቦጋለ፣ የሰብለ ወንጌል መሸሻ፣ የፊታውራሪ መሸሻ በሪሁንና የሌሎች ሕይወት በያላቻ ጋብቻ፣ የአልጋነሽ ዱብዳ፣ የባህሩ አዳሽነህ፣ የበለጤ፣ የደብተሩ ልዝቡና የሀጂ ሕይወት በቦታውና በዘመኑ ሊታይ ወይም ሊያጋጥም የሚችል በመሆኑ እንዲሁም ድርሰቶቹ የተጻፉበት ቋንቋ ግልጽነት፣ ፍሰትና አሳይነት ያለው ስለሆነና ታሪኮቹና ባለታሪኮቹ የቀረቡባቸው ዘዴዎች የተቀናጁ በመሆናቸው ውበት ሊገኝ ይችሏል። በተጨማሪ በድርሰቶቹ የቀረቡት ታሪኮች ዝምድና የሌላቸው ከዚህም ከዚያም የተጠረቃቀሙ ስብስቦች አይደሉም። ዋህድነት፣ ተጣጥሞሽና ግል ወጥነት ያላቸው ናቸው። በውስጣቸው ያሉት አቢና ንዑሳን ክፍሎች በአንድነት የተሳሰሩ እርስ በርስ የተሸራረቡና የተጣጣሙ ታሪኩ፣ ባለታሪኮቹ፣ ቋንቋውና ዘዴዎቹ አንድ ላይ የተቀናጁ በመሆናቸውና ዋህድነትና ተጣጥሞሽ ያላቸው ስለሆኑ ነው። ድርሰቶቹ እያንዳንዳቸው የየራሳቸውን ባህሪ የያዙ ናቸው። በያዟቸው የየራሳቸው ባህሪያት ከነሱ በፊት በመጡ ድርሰቶች በተመሳሳይ ሁኔታ ያልተባለና ያልተገለጸ ነገር በማምጣታቸው ደግሞ ግል ወጥነት አላቸው እንላለን። እንግዲህ ድርሰቶቹ ውበት አላቸው ሲባል እስካሁን የተጠቀሱትን ነገሮች ይዟል ማለታችን ነው። የሥነ ጽሑፍ ተግባርና ማኅበረሰባዊ ቁርኝት። ሥነ ጽሑፍ አንዳንዴ ምቹ አንዳንዴ ደግሞ አስቸጋሪ በሆነችው ዓለም ውስጥ ሰው መሆን ምን ማለት እንደሆነ በውሉ ያሳውቀናል። ራሳችንንና ጎረቤቶቻችንን ለማወቅ ያስችለናል። በአጠቃላይ ስለ ሰውና ስለ ሕይወት ያለንን እውቀት ከማስፋቱም በላይ አካባቢያችንና ማኅበረሰባችንን ለመርዳት እንድንችል ያዘጋጀናል። የሰውን አእምሮና ልብ ለመመርመር ያስችለናል። በፈለግነው አቅጣጫ ልንመራው በምንችለው ሰው ሰራሽ ብርሃን አማካኝነት ውስጡ ድረስ ዘልቀ እንድናየው ያደርገናል። ስነ ጽሑፍ በሰው አእምሮ ላይ የሚያስከትለው ተጽዕኖ ክብደት ያለው በመሆኑ አስተሳሰብን ወደ አንድ አቅጣጫ የመምራት ተግባር ይፈጽማል። በዚህም የለዋጭነት ባህሪው ከፍ ያለ ነው ማለት ይቻላል። አንድ ሰው አንድን የስነ ጽሑፍ ስራ አንብቦ ወይም ተመልክቶ የወትሮው ሰው አይሆንም። በስራው ውስጥ በቀረበው የህይወት የተወሰነ መልክ ምክንያት በአእምሮ ውስጥ የሚቀረጽ አዲስ ወይም ተጨማሪ ነገር ስለሚያጋጥመው የአስተሳሰብና የአመለካከት ለውጥ ማድረጉ አይቀርም። ለውጡም ለበጎ ወይም ለክፉ ነገር ሊሆን ይችላል። እዚህ ላይ አንድን የስነ ጽሑፍ ስራ በማንበብ ወይም በመመልከት የሚገኘውን ለውጥ በሁሉም አንባቢዎችና ተመልካቾች ዘንድ እኩል ሊሆን እንደማይችል መገንዘብ ያሻል። የገጠመኝ የስሜትና የብስላት ልዩነት አለና ስነ ጽሑፍ በሚያቀርበው የተመረጠ የህይወት ስዕል አማካኝነት አዲስ ገጠመኝ በመስጠት ስለ ህይወት ያለንን ግንዛቤ ያሰፋልናል። የቀረበልንም ህይወት በውል አጢነን የተወሰነ የአመለካከት አቅጣጫ እንድንይዝ ለማድረግ ይችላል። ከቀረበልን የህይወት እውነት አንጻር ሰውንም ሆነ ማህበረሰቡን ለመገምገም የሚያስችለንን አእምሯዊ ንቃት ይሰጠናል። በዚህም በሰው ላይ የምናየውን ባህሪም ሆነ ተግባር እንድንተች፣ በማህበረሰቡ ውስጥ የሚካሄደውን እንቅስቃሴ እንድንመረምር ያስችለናል። የማህበረሰቡን ያለፈ ታሪክ ማቅረብም ስለሚችል ያለፈውን ተመርኩዘን የዛሬውን እንድናጤን፣ የወደፊቱን ደግሞ እንድናስብበት እድል ይሰጠናል። ለምሳሌ የሐዲስ ዓለማየሁን ፍቅር እስከ መቃብር በማንበባችን በኢትዮጵያ ባለፈ ዘመን ስለነበረ አንድ የህይወት መልክ እውቀት እናገኛለን። በዘመኑ የነበረውን የአኗኗር ሁኔታ በተወሰነ ገጽታ እንገነዘባለን። የውድነሽ በጣሙን የባል በሽታ ተብሎ ከማህበረሰቡ መገለል ስናስብ፣ የሰብለ ወንጌልን ከልጅነት እስከ እውቀት መሳቀቅ መንገላታትና የፈለገችውን መሆን አለመቻል ስናስታውስ፣ እንዲሁም ቀጥሎ የሰፈረውን የቤተ መንግስቱን ግብር ትዕይንት ስንመለከት ስርዓቱ ምን ያህል ኢሰብአዊ እንደነበረ እንረዳለን። የቤተ መንግስቱ ግብር ትዕይንት ሲገለጽ የበላይ አጋፋሪዎች አዳራሹ ውስጥ ያለውን ቦታ አይተው ሰው በርከት ብሎ እንዲገባ ሲያዙ፣ ሰው በሰፈረበት ቦታ ያለው አጋፋሪ ከዚህ መለስ ተነሱ ይልና በመንጋ ያዛል። ከዚያ ሁሉም አንድ ላይ ተነስቶ እየተራበሸ አቅም የሌለው ሲወድቅ፣ አቅም ያለው በላዩ እየቆመ አጋፋሪዎች ሲደበድቡት፣ ጨፈቃው በላዩ እየተሰባበረ በሩን ለመግባት ሲሮጥ ከሞት የሚሸሽ እንጂ መብል የሚፈልግ አይመስልም ነበር። እንዲህ እየተራበሸ ሁሉም አይኑን እየጨፈነ የሚቆምበትን ሳያውቅ እጁን የገዛ አካሉ ክፍል እንዳልሆነ ሁሉ በላዩ ለሚወርድበት የጨፈቃ ማዕት እየጋረደ አንዳንድ ጊዜ አጋፋሪዎችንም አሸንፎ እንደ ውሃ ሙላት ጠርጎ ይዟቸው ይገባል። አንዳንድ ጊዜ ከታች አመጣጡን ያይና አጋፋሪዎች ቶሎ ተረዳድተው በሩን ዘግተው በጨፈቃ ደብድበው ይመልሱታል። በዚህ ሰብአዊነትን ዝቅ በሚያደርግ ሁኔታ እየተራኮተና በጨፈቃ እየተደበደበ ወደ ግብሩ አዳራሽ የሚዘልቀው ስም የለሽ መደዴ ህዝብ የሚቀርብለት እንጀራው ከጥቁር ጭቃና ከሳር በስሱ ተጠፍጥፎ የደረቀ እንጂ ከእህል የተጋገረ እንጀራ የማይመስል ወጡም እንዲሁ ወፈር ብሎ የተበጠበጠ ጭቃ የሚመስል መሆኑን ስንገነዘብ፣ በሌላ በኩል ደግሞ በዚሁ አዳራሽ ውስጥ ከመደዴው እንዳይደባለቁ መቀመጫ ተለይቶላቸውና ምግብ ተለይቶላቸው ሰዎች ተብለው ተመርጠው ለግብሩ የታደሙ መኖራቸውን ስንመለከት የስርዓቱን ኢሰብአዊነት በውል እንገነዘባለን። በተጨማሪ በነበረው ስርዓትም ገበሬውና መኳንንቱ ይኖሩት የነበረውን ኑሮና በመካከላቸው የነበረውን ግንኙነት እናውቃለን። ይህንም መሰረት በማድረግ የቀድሞውንና ያለንበትን ዘመን ማህበረሰብ ህይወት በማነጻጸር ተጨማሪ እውቀት ማግኘት እንችላለን። ከበዓሉ ግርማ ከአድማስ ባሻገር ደግሞ በ1950ዎቹ የመጨረሻ ዓመታት ይኖር የነበረው የተማረ ወገን ምን አይነት ኑሮ እንደነበረውና ምን አሳሳቢ ጥያቄዎች አእምሮውን ይበጠብጡት እንደነበር በከፊል እንረዳለን። በተጨማሪም በአንድ ወገን አበራ ወርቁና ኃይለ ማርያም ካሳ ለራሳቸው የሚያቀርቧቸውን ጥያቄዎች፣ በሌላ ወገን ደግሞ የቆየው ልማድ ተከታዮች የሆኑት አቶ አባተ ወርቁና ወይዘሮ ባፈና ሞልቶት የሚያነሷቸውን ጥያቄዎችና የሚያስጨንቋቸውን ጉዳዮች ስንመለከት በዘመኑ በአዲሱ ትውልድና በቆየው ትውልድ መካከል የነበረውን የአተያይና የኑሮ ዘይቤ ልዩነት መገንዘብ እንችላለን። በአጠቃላይ ስነ ጽሁፍ የአንድን ማህበረሰብ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ መልኮችን ከማሳየቱም በላይ ቅርጹ በሚፈቅደው መሰረት ግለሰቦችና ህዝቦች ከነዚህ ከሶስቱ ጋር ያላቸውን ግንኙነት አሰራርና ሁኔታ ያንጸባርቃል። ስነ ጽሁፍ የአንድን ማህበረሰብ ወግና ልማድ እንዲሁም ባህል ለሚቀጥለው ትውልድ በማስተላለፍ ረገድ የሚጫወተው ሚና ከፍ ያለ ነው። ማህበረሰቡ በአኗኗር ስርዓቱም ሆነ በእምነቱ የሚከተላቸውን ልዩ ልዩ አቅጣጫዎች በቅርስነት በማቆየት ተከታዩን ትውልድ የማስተማርና የማሳወቅ ተግባር ይፈጽማል። በዚህም ጎጂው እንዲወገድ፣ ጠቃሚው ደግሞ ተጠናክሮ እንዲቀጥል የማድረግ ሚና አለው። ስነ ጽሁፍ የሰውን ሐዘንና ደስታ፣ ጥላቻና ፍቅር፣ ድልና ሽንፈት፣ ረሃብና ጥጋብ፣ ምቾትና ጉስቁልና፣ ውድቀትና ብልጽግና፣ ሕይወትና ሞት እንዲሁም ሰናይና እኩይ ባህሪያቱን ሌሎችንም የሕይወት ገጽታዎቹን የማሳየት አቅም አለው። እንዲህ ያለ ተግባር በመፈጸሙም ከማህበረሰቡ ጋር ያለው ቁርኝት የቱን ያህል የጠበቀ እንደሆነ መገመት አያዳግትም። የጽነ ጽሑፍ ምንጩም አፍላቂውም ተቀባዩም ሰው በመሆኑ ማህበራዊነቱ የጎላ ነው። ራኔ ዌሌክ እንደገለጸው ስነ ጽሑፍ ማህበራዊ ነው። የሚባልበት ወይም የሚጻፍበት ቋንቋ ማህበራዊ ፈጠራ በመሆኑም የስነ ጽሑፍን ማህበራዊነት የበለጠ ያጠነክረዋል። በስነ ጽሑፍ የሚንጸባረቀው ህይወት ነው። ህይወት ደግሞ ማህበራዊ ክስተት ነው። ደራሲው ራሱ የማህበረሰቡ አባል ሲሆን በማህበረሰቡ ውስጥ የተወሰነ ማህበራዊ ቦታ አለው። የሚደርሰውም ለማህበረሰቡ ነው። እነዚህ የተጠቀሱት የማህበራዊነት ገጽታዎች እርስ በርስ የተቆራኙ በመሆናቸው አንዱ በሌላው ላይ የሚያሳድረው ተጽዕኖና አንዱ ከሌላው የሚወስደው ነገር መሰረታዊና አይቀሬ ነው። በስነ ጽሑፍና በማህበረሰብ መካከል የጠበቀ ቁርኝነት አለ ሲባል በሌላው ወገን እያንዳንዱ ማህበረሰብ የራሱ ስነ ጽሑፍ ይኖረዋል ማለት ነው። ከአንድ ማህበረሰብ የወጣ ስነ ጽሑፍ የዚያኑ ማህበረሰብ አሻራ ይዞ በመነሳት ልዩ ልዩ መልኮችን ያሳያል። የዚያኑ ማህበረሰብ ባህል፣ ወግና ልማድ፣ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ገጽታዎች ከማንጸባረቁም በላይ ከዚያው የወጣውን ሰው ባህሪ፣ ድርጊት፣ ምናብ እንዲሁም ስነ ልቡናና አመለካከት ያሳያል። ከዚህም በመነሳት የኢትዮጵያ ስነ ጽሑፍ፣ የኬንያ ስነ ጽሑፍ፣ የናይጄሪያ ስነ ጽሑፍ፣ የእንግሊዝ ስነ ጽሑፍ፣ የፈረንሳይ ስነ ጽሑፍ፣ የግሪክ ስነ ጽሑፍ ወዘተ ሰፋ ብሎም በመከፋፈል የተለያዩ ህዝቦች ስነ ጽሑፍ ሊከሰት ችሏል። እስካሁን የስነ ጽሑፍ ምንነት የሚያካትታቸውን ጉዳዮች፣ ያፈጣጠሩን ምክንያት፣ ተግባሩንና ከማህበረሰቡ ጋር ያለውን የጠበቀ ትስስር በተጠቃለለ መልክ ተመልክተናል። ቀጥለን ደግሞ የተጠቀሱትን ባህሪያትና ተግባራት የያዘውን ስነ ጽሑፍ የሚፈጥረውን ሰው ባጭሩ እንመለከታለን። ደራሲው እንዴት ያለ ሰው ነው? ስነ ጽሑፍ ለመፍጠርስ ምን ምን መሰረታዊ ነገሮች ያስፈልጉታል? ደራሲ እንዴት ያለ ሰው ነው? ደራሲ እንዴት ያለ ሰው ነው ከሚለው ጥያቄ ጋር በተያያዘ ጀምስ ሆልምስ የተባለ ጸሐፊ እንዲህ ይላል። ገጣሚ ነኝ ብለህ ካሰብክ መልካም ጆሮ፣ ሰፊ ልብ፣ ደከመኝ የማይል ወይም ደከመኝን የማያውቅ ጉጉት፣ ውል ያለው ስነ ምግባር፣ ከፍ ያለ የማስታወስ ችሎታ፣ ሰፊና ልዩ የማንበብ ልማድ፣ ለየት ያለ አካላዊና አእምሮአዊ ብርታት፣ መጠነኛ እኔነት፣ ከሰዎች ጋር ብዙ ትውውቅ፣ ቦታንና ጊዜን በውል የማወቅ ባህሪ፣ እንዲሁም እንደ ተጠቀሱት ያሉ አስፈላጊ የሆኑ ሌሎች በመቶ የሚቆጠሩ ነገሮች ሊኖሩ ይገባል። ከሁሉ አስቀድሞ ደራሲ የተለየ የማስተዋል ችሎታ ያለው ሰው መሆኑን መገንዘብ ያሻል። ሰውንም ሆነ አካባቢውን ከማንም በላይ የሚያጤን፣ የሚመረምር፣ የተፈጥሮ ገጽታዎችን ይበልጥ የሚማርኩት፣ በህይወት ውስጥ የሚደረጉ እንቅስቃሴዎች የሚስቡት፣ ሰውንና ህይወቱን ቀርቦ የሚያስተውል ልዩ አይነት ያደለ ሰው ነው። በዚህ ችሎታው ሌላው ሰው ከቁም ነገር ቆጥሮ ልብ የማይለውን ጥቃቅን ነገር ሁሉ ያያል። ለደራሲው የማይታይ የማይዳሰስ የማይሸተትና የማይቀመስ ነገር የለም። ደራሲ አስተውሎቱ ብርቱ፣ ምናቡ ጥልቅና ሰፊ በመሆኑ በጥቃቅን ነገሮች መነሻነት ለህይወት ትርጉም የሚሰጡ ትልልቅ ነገሮችን የማውጣት ችሎታ አለው። ለህይወትና ለተፈጥሮ ይበልጥ ስሱ ነው። ደራሲ ጥቃቅን እንቅስቃሴዎችንና ድርጊቶችን ተመልክቶ ግዙፍ ያደርጋቸዋል። ፊት ለፊት ወይም ከላይ ያለውን ብቻ ሳይሆን ውስጡን ይመረምራል። ከማንኛውም ድርጊት በስተኋላ ያለውን የህይወት እንቆቅልሽ አይቶ ፍቺ ይሰጣል። በተፈጥሮ የሚከሰቱ ነገሮችን ይበልጥ ያጣጥማል። የነፋሱ ሽውታ፣ የወፎቹ ዝማሬ፣ የፏፏቴው ድምፅና የሰው ጩኸት ይበልጥ ይሰማዋል። የዛፎች ቅርጽ፣ የተራራው ግዙፍነት፣ የሜዳው መንጣለል ይበልጥ ይታየዋል። የጨረቃ ድምቀት፣ የፀሐይ ውበት፣ የአበቦች ቀለም ይበልጥ ይማርከዋል። ደራሲ ይህን ሁሉ ተገንዝቦ ዝም አይልም። በራሱ የፈጠራ መንፈስ ይገልጸዋል። ከሰው ልጅ ህይወትም ጋር በማቀናጀት ፍቺ ይሰጠዋል። በነገሮች መካከል ያለን ግንኙነት ተመሳሳይነትና ልዩነት በማጤን እሱ ደግሞ በፈንታው ተጨማሪ የተመሳሳይነትና ግንኙነት መረብ ያበጃል። ይህንንም በስነ ጽሑፍ ስራው አማካኝነት ይኸውና ተመልከቱት ይላል። ደራሲ ማህበረሰቡ ሲጨነቅ አብሮ የሚጨነቅ፣ ማህበረሰቡ ሲያዝን አብሮ የሚያዝን፣ ማህበረሰቡ ሲስቅና ሲፈነድቅ አብሮ የሚፈነጥዝ፣ የሰው ልጅ ጭንቅና መከራ ደስታና ተር ላይ የሚገባው ሰው መሆኑ ይነገርለታል። ለሰው ልጅ ከፍተኛ ፍቅር ያለውና ከፍቅሩም የተነሳ መስዋዕትነት የሚከፍል ሐቀኛ ሰው ነው። ከዚህም የተነሳ ነው አምሮው ጫማቂውንና አስጨናቂውን የድርሰት ሥራ በመስራት ሕይወትን የሚተረጉመው። ይህ ፍቅርም ደራሲውን ለግል ምቾቱ እንዳይጨነቅ ያደርገዋል። አያሌ ደራሲያን ለዚህ ፍቅር ሲሉ ብዙ ተርበዋል፣ ታርዘዋል፣ ተሰቃይተዋል። በአጠቃላይ ምቾታቸውን እየተዉ የሥነ ጽሑፍ ጥሪያቸውን ተቀብለው የማኅበረሰቡን ሕይወት ለመቅለስ ተሰማርተዋል። ደራሲነት አስጨናቂ ሥራ ነው፣ ምጥ ነው። እዚህ ምጥ ውስጥ የሚገባ ቁርጠኛና ግንባሩን የማያጥፍ ወገቤን ብሎ እመሃል የማይቀር ሐቀኛ ነው። ሐቀኛ ብቻ ሳይሆን ቸርም ነው። እሱ በሰላሳ በሰላ አእምሮ የተመለከተውንና የታዘበውን ሌሎች እንዲያዩት ይኸው ይላል። በተጨማሪ ደራሲ ታማኝ ነው። የታዘበውን የሕይወት መልክ ሳያበላሽና ሳይቀይር በድርሰት ሥራው ይገልጻል። ደራሲ ያየውን የሰማውን በትክክል የማንጸባረቅ ግዴታ አለበት። የተመለከተውን የሕይወት አስከፊም ሆነ አስደሳች፣ አስፈሪም ሆነ አስደንጋጭ ሁኔታ ሳይደብቅ ከመግለጽ ወደ ኋላ አይልም። ምንጊዜም ቢሆን እውነተኛው ደራሲ ሐቅን ሲፈልግ፣ ሐቅን ሲሻ ነው የሚኖረው። ሐቅን በነጻነት ለማግኘትና ለመግለጽ ሲል ይራባል፣ ይጠማል፣ ስቃይ ይቀበላል። በአጠቃላይ ደራሲ ለሐቅና ለእውነት ሲል የሚደርስበትን ሁሉ ከመጋፈጥ ወደ ኋላ አይልም። ግሬስ ኦጎት የተባለችው ኬንያዊ ደራሲ ይህን በሚመለከት የሚከተለውን ብላለች። ነጻ ሆኖ መጻፍ መልካም ነገር ነው። አንዳንድ ጊዜ ማህበረሰቡ የማይፈልገውን ነገር ልንጽፍ እንችላለን። ይህን የምናደርገው ያየነውንና ትክክል መስሎ ያልታየንን ሁሉ በግልጽ ለማሳየት ስለምንፈልግ ነው። አሁን በመጻፍ ላይ የሚገኙ ብዙ ደራሲዎች እንደሚያውቁት በተለያዩ የዓለም ክፍሎች በዚህ መንፈስ ድርሰት በመጻፋቸው ደራሲዎች ለእስር ተዳርገዋል። ይህ የደረሰባቸው መግለጽ የማይገባቸውን ወይም በሌሎች ዘንድ መታወቅ የሌለበትን ጉዳይ በመጻፋቸው ነው። ደራሲዎቹ እንዲህ በማድረጋቸው አይቆጩም። የደረሰባቸውን መከራ ለመቀበል ዝግጁ ናቸው። በአፍሪካም ሆነ በኬንያ ሁኔታው የተለየ ሊሆን አይችልም። የፈጠራ ድርሰት ጸሐፊዎች በእርግጥ በመንግስት፣ በቤተ ክርስቲያን፣ በቤተሰብ እንዲሁም በህዝብ ዘንድ አይነኬ ወይም ክልክል የሆኑ ጉዳዮችን ሊያነሱ ይችላሉ። ምንጊዜም ግን እንዲህ ያሉትን ከመጻፍ ወደ ኋላ አይሉም። ከፍ ብሎ እንደተጠቀሰው ድርሰት በፍቃደኝነት የሚገባበትና መስዋዕትነትን የሚጠይቅ ስራ ነው። እንዲህ ያለውን በሌላ ተጽዕኖ ወይም ትዕዛዝ የማይሰራ የፈጠራ ስራ ለመስራት ምን ያህል ነጻነት እንደሚያስፈልግ መገንዘብ አያዳግትም። ደራሲው ምናቡ ባስመለከተውና የፈጠራ መንፈሱ በመራው አቅጣጫ ሕይወትን ስለሚመለከት ይህን የሚያግድበትና በሌላ አቅጣጫ የሚመራበት ነገር አይፈልግም። በነጻነት መፍጠር ይሻል። ስለዚህ ለመጻፍ ሙሉ ነጻነት ያስፈልገዋል። ደራሲ ለመጻፍ ነጻነት ይፈልጋል ስንል በአንጻሩ ለመሆኑ ነጻነቱን የሚገፉ ሁኔታዎች ምንድናቸው የሚል ጥያቄ ሊነሳ ይችላል። የደራሲውን ነጻነት የሚገፉ ሁኔታዎች አንድም ከራሱ የሚመነጩ አሊያም ከሱ ውጪ ካለው ዓለም የሚነሱ ናቸው ማለት ይቻላል። ሁለቱም ቢሆኑ ግን ደራሲው ከሚኖርበት ማህበረሰብና ዘመን የሚመጡ ናቸው። ደራሲው ለመጻፍ ራሱን ከራሱ ነጻ ማውጣት አለበት። ራሱን ከራሱ ሲባል እንዳይጽፍ ከሚፈጥራቸው የውስጥ ችግሮች ነጻ መሆን ይኖርበታል ማለት ነው። እነዚህም ፍርሃት፣ ተስፋ መቁረጥ፣ ትዕግስት ማጣት ወዘተ ናቸው። እነዚህ ግን ዞሮ ዞሮ ከሚኖርበት ማህበረሰብ ተጽዕኖ የሚመጡ መሆናቸው ግልጽ ነው። የደራሲነት ስራ በተወሰነ ቀመር የሚጓዝ ወይም እንደ ሂሳብ ስሌት 2+2 ይሆናል 4 በሚለው አይነት የሚሄድ አይደለም። እያንዳንዱ ደራሲ የራሱ የሆነ የአፈጣጠር ዘዴና የአጻጻፍ ስልት ያለው በመሆኑ ከዚህ ሊያፋታው የሚሞክር ውጫዊ ኃይል መኖር የለበትም። ሌላው ቀርቶ ደራሲው የሚጽፍበትን ቦታና ጊዜ እንኳን ነጻ ሆኖ ይመርጣል። አንዳንዱ ደራሲ ለመጻፍ ጸጥ ያለ ቦታ ሲመርጥ፣ ሌላው ደግሞ ትርምስ ባለበት አካባቢ ሆኖ ካልጻፈ ላይሆንለት ይችላል። አንዳንዱ እቤት ውስጥ፣ ሌላው ሜዳ ላይ መጻፍ ይፈልጋል። ጊዜውንም በሚመለከት ሁሉም የየራሱ ምርጫ ይኖረዋል። አንዱ በደረቅ ሌሊት፣ ሌላው ጎህ ሲቀድ፣ የቀረው ደግሞ ፀሐይ መግቢያ ላይ መጻፍን ይመርጣል። ሩሲያዊው ደራሲ ሊዮ ቶልስቶይ ስለ መጻፊያ ጊዜው የሚከተለውን ብሏል። እኔ ሁልጊዜ የምጽፈው ማለዳ ማለዳ ነው። በቅርብ ጊዜ ሩሶም ማለዳ ተነስቶ ትንሽ በእግሩ ከተንሸራሸረ በኋላ ለመጻፍ እንደሚቀመስ ተሰማ ደስ አለኝ። ማለዳ አምሮ ብሩህ ነው። የተሻሉ ሐሳቦች የሚመጡት ማለዳ ከእንቅልፍ ከነቁ በኋላ አልጋ ላይ ወይም ተነስተው በእግር በሚሸራሸሩበት ጊዜ ነው። ብዙዎቹ ደራሲያን ግን ማታ ማታ ነው የሚጽፉት። ዶስቲዮቭስኪም የጻፈው ማታ ማታ ነበር። የልብ ወለድ ደራሲዋ ፀሐይ መላኩ ቀንም ማታም እጽፋለሁ፣ አብዛኛውን ጊዜ እቤት ውስጥ ነው የምጽፈው። ለመጻፍ ከመቀመጤ በፊት ግን የኤሌክትሪክ ብርሃኑን አጥፍቼ ሻማ በራለሁ። ከዚያ በጠረጴዛዬ ላይ አበባ አስቀምጣለሁ። የፈጠራ ድባብ ለመፍጠርና የመጻፍ ምናቤ እንዲመጣልኝ አንድ ብርጭቆ ብራንዲ ጠጣለሁ፣ በማለት የቦታና የጊዜ እንዲሁም የሁኔታ ምርጫዋን ገልጻለች። ስለዚህ ደራሲን እንዲህ ያለውን የመምረጥ ነጻነት ማንም ሊገፋው አይሻም። እውነተኛው ደራሲ በመንግስት ወይም በፖለቲካ ትዕዛዝ አይጽፍም። እነዚህ የመፍጠሩን ነጻነት ወስደው በዚህ አቅጣጫ ጻፍ ብለው ቢያስገድዱትም መሰረታዊ ነገር የተቀማ በመሆኑ የሚጽፈው ነገር አይመጣለትም። ከያኒው ከእግዚአብሔር ከተፈጥሮ በስተቀር ጌታ የለውም፣ በእነሱ ስር ነጻ ሆኖ ይኖራል የሚባለውም ከዚህ የተነሳ ነው። ሌላን ኃይል ሳይፈራ በመረጠው ጉዳይ ላይ ይጽፋል። በውስጡ ታምቆ ልውጣ ልውጣ የሚለውን ስሜት ይገልጻል። ደራሲ ላቅ ያለ የማስታወስ ችሎታ ያለው ሰው ነው። ይህ ችሎታ የፈጠራ ስራውን ከሚመሰርትባቸው ዋነኛ ነገሮች መካከል አንዱ ነው። ቀደም ብሎ እንደተጠቀሰው ደራሲ በልዩ የምልከታ ወይም ያስተውሎት ችሎታው ሰውንና ማህበረሰቡን በአጠቃላይ ተፈጥሮን አጥብቆ ይመለከታል። ተመልክቶም እንደተገነዘበው ይገልጻቸዋል። ይህ ተግባሩ በአንድ በኩል የማስታወስ ችሎታን ይጠይቃል። ደራሲው ሰውን ያስታውሳል፣ ድርጊቶችንና ሁነቶችን ያስታውሳል፣ የተፈጥሮ ገጽታዎችንም ያስታውሳል። በአጠቃላይ በሰው ህይወትና በተፈጥሮ ውስጥ የሚደረጉ የተለያዩ እንቅስቃሴዎችን ያስታውሳል። እነዚህ የፈጠራ ስራው መሰረቶች በመሆናቸው ሊረሳቸው አይችልም። ደራሲው ነፍስ ካወቀበት ጊዜ ጀምሮ በገጠመኙ አያሌ ነገሮችን ያካብታል። በኋላም የማስታወስ ችሎታውን በመጠቀም ከነዚህ መካከል የሚሆነውን እየመረጠ ይወስዳል። ደራሲው ለድርሰቱ መነሻ የምትሆነውን ትንሽ ቅጽበት እንኳን ወደ ኋላ ተመልሶ በማስታወስ ነው የሚያመጣት። በአጠቃላይ ደራሲ የሚሆን ሰው ታሪክ ለመፍጠር፣ ገጸ ባህሪያት ለመቅረጽ፣ አንድን ሁኔታ ለመግለጽ፣ ሌሎችንም የፈጠራ ስራ መልኮች ለማቀናጀት ያየውን፣ የሰማውን፣ የቀመሰውን፣ ያሸተተውን፣ የዳሰሰውንና የፈጸመውን፣ የደረሰበትን፣ ያነበበውንና ያጋጠመውን ሁሉ ያስታውሳል።